الحج أشهر معلومات يحج سراوج وين تكبارات በታወቁ ወራቶች ውስጥ ነው የሚከናወኑት። ያው እንደምታውቁት ማለት ነው ወጥሮም በጃሂልያ ጊዜ የሐጅ ስራ ከሸዋል ጀምሮ ዙልቂዳና ከዙልሂጃ አስሩ ቀናቶች መሆናቸው ይታወቃል። እና ጊዜው አልተቀየረም። ያው እንደምታውቁት በታወቁት ወራት ውስጥ ነው የሚሄደው ማለት ነው። ፈመን ፈረደ ፊሂነ الحج በእነዚህ በተከታታይ ወራት ውስጥ የሐጅን ግዴታ በራው ላይ የወሰነ ሰው ዘንድሮ ሐጅ አድርጋለሁ ብሎ የነየተ ማለት ነው። ፈላረፈተ በዛ በሐጅ ስራ ተገባ በኋላ ስለቴትና ወንድ ሁኔታ ማውራትም ወይም ግንኙነት መፈጸምም አይፈቀድለትም ማለት ነው። የሰርግ የጋብቻ የፍቅር ሁኔታ ማንሳት አይገባም። ማጨትም መታጨትም መዳርም አይፈቀድም ማለት ነው። ወላ ፉቱክ እንደገና ከዛ ውጪ ያሉ ደግሞ የተለያዩ ህገ ወጥ ተግባራትና የብልግና ስራዎችንም በእጅጉ መራቅና መጠንቀቅ ያስፈልጋል። የፍስቅ ተግባራት በማንኛውም ጊዜ አይፈቀድም። በሐጅ ስራ ላለ ሰው ደግሞ የበለጠ ከብዶ ነው የሚከለከለው ማለት ነው። ወላጅዳለ ፊል ሐጅ እንደገና በሐጅ ስራ ውስጥ ላለ ሰው ክርክርና ጭቅጭቅ ማድረግም አይፈቀድምና ይሄን አውቆ ይጠንቀቅ ማለት ነው። እና እንግዲህ እዛ ጓደኞቹ ጋራ ወይም ከሰራተኞች ካስተናጋጆች ጋራ በሆነ ባልሆነው አተካራ እየፈጠሩ መጠቃቀቅና መወዛገብ አይገባምና ሁጃጆች ይሄን አውቀው ይጠንቀቁ ማለት ነው። ወማ ተፈዓሉ ሚን ኸይሪን ያዕለሙሁ ﷲ በማንኛውም በዚህ በሐጅ ስራ ውስጥ የምታከናውኑት መልካም ስራ ወይም በማንኛውም ጊዜ አላህ የወደደውንና ያዘዘውን የምትሰሩት ነገር ሁሉ አላህ ሱብሓነሁ ወተዓላ ያውቅላችኋል። እናንተ መልካሙን በጥራት ለመስራት ቻሉ እንጂ አላህ ግን አያውቅልንምና ሂሳብ አይይዝልንም ብላችሁ እንዲያትሰጉ እኔ አውቀዋለሁኝ ማለት ነው። ወተዘወዱ ወደ ሐጅ በምትሄዱበት ጊዜ ደግሞ ችግር እንዳያጋጥማችሁ አስፈላጊውን ስንቅም ይዛችሁ ውጡ በላቸው ይላል። ፈኢነ ኸይረ ዛዲ ተቅዋ ከስንቅ ሁሉ የበለጠውና የተሻለው ግን አላህን መፍራት ነው። አላህን የሚፈራ ሰው ወመን የተቂላ ያለው መክረጃ ወየርዝቁሁ ሚን ሐይሱ ላ የሕተሲብ እንዳለው አላህ ይረዳዋልና ይደግፈዋል። ሁኖም የዛሂር ስንቅ መያዝ አለባችሁ። ምክንያቱም ስንቅ ይዞ ያልሄደ ሰው ሲቸግረው ለልመናና ለውርደት ይዳረጋልና ከልመና ከውርደት የምትጠበቁበት ስንቅ አስፈላጊ ነው ማለት ነው። እንደገና ደግሞ ለአኺራችሁ የሚበጃችሁ የኸይር ስራ ስንቅም አዘጋጁ ለማለትም ተተርጉሟል። ወተቁኒ ያ ኡሊል አልባብ በማንኛውም ቦታና ሁኔታ እኔን ጌታችሁን ፍሩኝ እናንተ የትክክለኛ የጤናማ አእምሮ ባለቤት የሆናችሁ ሙእሚኖች ሆይ ይላል ማለት ነው። ይህ ወተዘወዱ ፈኢነ ኸይረ ዛዲ ተቅዋ የሚለው ጥቅስ የመጣበት ምክንያቱ በየመን አካባቢ ይገኙ የነበሩ ሙስሊሞች ለሐጅ ሲመጡ ስንቅ አይይዙም ነበር ይባላል። የአቅራቢያ ጎረቤት ስለሆኑ ዝም ብለው ይወጡና እኛ ወቅቱላህ የአላህ እንግዶች ነን እና ተወኩል ሆነናል እኛ ለእሱ ሐጅ መሄድ አለብን እንጂ ስንቁን እሱ ይረዝቀናል በማለት በተወኩል ይወጡና እንደገና እዚህ መካ መጥተው ችግር በሚያጋጥማቸው ጊዜ ሁጃጆች ነበር ንርቦን ቸግሮን እያሉ በየሰፈሩ እየዞሩ ይለምኑ ነበር ይባላል። እና መጀመሪያውኑ ስንቅ ይዛችሁ ብትመጡ ለእንዲህ አይነት ችግር ባልተጋለጣችሁ ነበረ። ለወደፊቱ ለሐጅ ስትመጡ ስንቃችሁን እየያዛችሁ ነው መምጣት ያለባችሁ። ስንቁን ይዛችሁ የመጣችሁ እንደሆነ አንደኛ ከችግር ተራ ትድናላችሁ፣ በሌላ በኩል ደግሞ ተውርደትም ያድናችኋል በማለት ይህንን መመሪያ ሰጠ ማለት ነው። ليس عليكم جناح أن تبتغوا فضلا من ربكم فإذا أفضتم من عرفات فاذكروا الله عند المشعر الحرام واذكروه كما هداكم وإن كنتم من قبله لمن الضالين ثم أفيضوا من حيث أفاض الناس واستغفروا الله إن الله غفور رحيم فإذا قضيتم مناسككم فاذكروا الله كذكركم آباءكم أشد ذكرا فمن الناس من يقول ربنا آتنا في الدنيا وما له في الآخرة من خلاق ومنهم من يقول ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار أولئك لهم نصيب مما كسبوا والله سريع الحساب ليس عليكم جناح أن تبتغوا فضلا من ربكم በዚሁ በአጅ ስራ እያላችሁ ከጌታችሁ የሆነን ትሩፋት ብትፈልጉ ወንጀል አይኖርባችሁም በላቸው። ማለትም የሐጅ ስራ ለማከናወን በሚመጡበት ጊዜ እግር መንገዳቸውን የንግድ ሸቀጥ ይዘው ይመጡ ነበር። ሐጃጆች ከየአካባቢው በየሀገራቸው የሚገኘውንና የሚፈለገውን ሸቀጥ እየጫኑ እየመጡ እዚሁ እየሸጡና እየለወጡ ሐጃቸውንም ያከናውኑ ነበር። ታዲያ አንዳንዶቹ ለንግድ ጋራ ካያያዛችሁት ሐጃችሁ መቅቡል አይሆንላችሁም፣ አንተ ለገበያ ነው እንጂ መች ለሐጅ መጣህ እያሉ እስበርሳቸው ይወነጃጀሉና ይተቻቹ ነበር ይባላል። ይህ ጊዜ አላህ ሱብሓነሁ ወተዓላ ዲንና ዱንያ አይነጣጠሉምና በእስልምና ስርዓት ሚያችሁ በትክክል ለሐጅ መሆኑ ከተረጋገጠ በተጓዳኝና በእግር መንገድ የንግድ ስራን ብትሰሩ ወንጀል የለባችሁም አይዟችሁ በማለት ፈቀደላቸው ማለት ነው። እና እንግዲህ ማድረግ ያለበት አላህ ዋናው የሚያተኩረው ልብ ላይ ነው። በልቡ በትክክል ለሐጅ መምጣቱ ከተረጋገጠ እግር መንገዱን የሐጅን ስራ በማይጎዳ መልኩ ንግድ ቢያካሄድ አይወነጀልምና ወይም አጅሩ ጠፋበት አያሰኝም ማለት ነው። ፈኢዛ አፈቱ ሚን አረፋቲን እና ከአረፋት ኮረብታ ቁማችሁ ውላችሁ ወደ ሙዝደሊፋ በምትመለሱና በብዛት በምትጎርፉበት ጊዜ ፈዝኩሩላህ ኢንደል መሽዓሪል ሐራም ከዛ ተመልሳችሁ مشعر الحرام المبالو كوربتا الكبابي اللهن بسفيو عوسونا عوديسو واذكروه كما هداكم لذي لتككلن يا امنت عندما راتشو فلو ان انتم ببزاد ان بسفات جيتاتشونا عوديسونا عمقسوت الى اللم على ذنو نانجري يهج سرا وان اوقلفو وقف العرفانو بذتن ان يوكن ازاقو ماتشو كوالاتشو بوالا كذا ستمالسو مزدرفات كبابي ሰው ስለሚደክመው ቶሎ ደርሶ ለመተኛት ነው የሚቸኩለው። እና እዛ ላይ ሸል መባል የሌለበት ቁም ነገር አለ። መሻረል ሐራም አካባቢም ጌታችሁን በጣም በሰፊውና በብዙ ማወደስና መዘከር ይኖርባችኋል ነው የሚለው። ለምን ለእስልምና ሸሪዓ የመራችሁና ያስቻላችሁ የሆነው ጌታ ባለታላቅ ውለታ ነውና በዚህ በተወሰኑ ቦታዎችና ጊዜያቶች እናንተ በሰፊው ልታወድሱና ልታመሰግኑት ይገባል ማለቱ ነው። ወይን ኩንቱ ሚን ቀብሊሂ ለሚነ ዷሊን ይህንን እስልምና ለእናንተ ከመስጠቱ በፊት እናንተ ከሸሪዓተ ልእስላም ስርዓት በጣም የራቃችሁና የተሳሳታችሁ ነበራችሁ። ታዲያ ከዛ ከጨለማ ህይወት አውጥቶ ለዚህ ብርሃናማ እድል ላበቃችሁ ጌታ እናንተ ደግሞ ሰፊ ምስጋናና ውዳሴ ማቅረብ ይገባችኋልና በዚህ መሰረት መሻረል ሐራም ላይ በብዛት የታችሁን አውሱና ወዲሱ ይላል። ቱማ አፊዱ ሚን ሐይቱ አፋዱ الناس ከዚህ ቀጥሎ ደግሞ የምነግራችሁ ቁም ነገር ቢኖር አብዛኛው ህዝብ ከሚመለስበት ቦታ ነው እናንተ ምዳችሁ አብራችሁ መመለስ ያለባችሁ በላቸው። በተለይ ቁረይሾችን ማለት ነው። ቁረይሾቹ በጃሂልያ ጊዜ አረፋ ሄደው አይቆሙም ነበር ይባላል። ራሳቸውን ከፍ በማድረግና ሌላውን ህዝብ እንደ ውዳቂ በመቁጠርና በመናቅ ሌላው ከያገሩ ተጠራቅሞ የመጣው ህዝብ አረፋ ሂዶ ሲንጋረር ይውላል። እነሱ ግን ነህኑ ፍራሱ በይትላ ይላሉ። የአላህ ቤት ጠባቂዎች የቤት ልጆች ነንና እዛ በረሃ ተሐረም ውጭ መሄድ የለብንም፣ ሙዝደሊፋ መሻረል ሐራም ተደረስ ይበቃናል ይሉና ህዝቡ አረፋ ቁሞ እያለ እነሱ ሙዝደሊፋ እንዳፍታ ይደርሱና መለስ ብለው ሐረም ይመጡ ነበር ይባላል። እና ይሄ የቁራትና ራሱን ከፍ የማድረግ ስሜት ስለሆነ ስልምና ደግሞ ቁራትን ስለማይፈልግ እናንተ ሙስሊም ከሆናችሁ እዛው ብዙሃኑ ጋር ህዝቡ ዘንድ አዳችሁ አረፋ ውላችሁ እነሱ ሲመለሱ አብራችሁ መመለስ አለባችሁ። እንኳን ወደ ኋላ መቅረት ቀርቶ ባመላለስ እንኳን ቀድማችሁ መምጣት የለባችሁም፣ እንደ ሌላው ህዝብ ነው አብራችሁ መመለስ ያለባችሁ በማለት ፍርአታት ያዛቸው ማለት ነው። ወስተግፊሩላህ እስካሁንም ቢሆን እናንተ የሐረም ሰዎች አረፋ መሄድ አያስፈልጋችሁም የሚል ህግ አልነበረም። ራሳችሁ ናችሁ ይህንን ነገር የፈጠራችሁትና የጀመራችሁት። ይህን ከጀመራችሁበት ዕለት ጀምሮ ስታጠፉ ቆይታችኋልና በጥፋታችሁ ጌታችሁን ምህረት ለምኑ፣ ለወደፊት ግን እንዳይለመዳችሁ። ኢነላህ ገፉሩ ረሒም እና ጥፋታችሁን አውቃችሁ ከተጸጸታችሁና ምህረት ከለመናችሁ ጌታችሁ አላህ ምህረት ሰፊና በጣም ሩህሩህ ስለሆነ ይቅር እንደሚላችሁ ነው በማለት ስህተቱን አርሞ ለወደፊት ግን ባንዲት ወጥ በሆነ መልኩ የቅርብም የሩቅም ህዝብ አረፋው እንዲመጣ አዘዘ ማለት ነው። فاذا قضيتم مناسككم እና የحج ዋና ዋና ስራዎቻችሁን ሰርታችሁ በመጣጠናቀቁበት ጊዜ فذكروا الله አሁንም በሐጅ ስራ ብቻ አይደለም አላህ መወደስና መመስገን ያለበት። በማንኛውም ቦታና ጊዜ ጌታችሁን አላህን አውሱት። ከዚክሪኩም አባአኩም አባቶቻችሁን እንደምታወሱ አይነት ይላል። አው አሸደ ዚክራ እንዳውም ከዛ በበለጠና በተሻለ መልኩ ጌታን ማወደስ አለባችኋል። ይህን ያለበት ምክንያቱ ደግሞ በጃሂልያ ጊዜ አሁንም ነቢያችን ከመምጣታቸው በፊት የሐጅ ስራን አገባቸው ሚና ሶስት ቀን በሚቀመጡበት ጊዜ የጉራ መለዋወጫ መድረክ ይከፍቱ ነበር ይባላል። የጀግናው ልጅ ጀግንነቱን የሚያንጸባርቅበት፣ አባት ቅድመ አያቶችን የሚያወድስበት፣ የነገሌ የጀግኖቹ የቆራጡ ዘር ነኝ እያለ በግጥምና በስድ ንባብ ቁጥባና ሽዕር የሚያሰማበት መድረክ ነበረ ማለት ነው። የቸሩ ደግሞ ጎሳ እንደዛው የኔ አባት ቸር ነበረ እያለ አባቱን የሚያወድስበትና የሚያመሰግንበት መድረክ ነበረ። እና ሁሉም በተሰጠው እውቀት ያላቸው በአዋቂነታቸው የኛ አባቶች አዋቂዎች ነበሩ ይላሉ። የንጉሳን ዘር ደግሞ በስልጣኑ እንደዛው ይሉ ነበረና አባቶቻችሁን ከማወደስ በእኔ መድረክ የሐጅ ስራ ዋና ዋናው እንኳ ተጠናቀቀ በኋላም ቢሆን እዛው ሐጅ ወርና ሐጅ ስራ ላይ ከሆናችሁ ድረስ እኔን ጌታችሁን አባቶቻችሁን ከምታወድሱት በበለጠና በተሻለ መልክ ማወደስና ማመስገን አለባችሁ አለ ማለት ነው። እና እዛ ሚና ላይ የምታሳልፉትን ጊዜ ሙሉ በሙሉ በኢባዳና በዚክር ብቻ ሸፍኑት እንጂ የግል ጉራና የቤተሰብ ውዳሴ መንጸባረቅ አይገባውም ነው የሚለው። ይህ በአንደኛው ተፍሲር ሲሆን፣ በሌላ በኩል ከዚክሪኩም አባአኩም ማለት በህፃንነታችሁ ገና አፋችሁን ልትፈቱ ስትሞክሩ የመጀመሪያው ቋንቋ በማንኛውም ሀገር ማንኛውም ህዝብ አባባ ነው የሚናገረው ልጅ ማለት ነው። እና ያጎብ ልጅ እንግዲህ ቋንቋ ለመለማመድ ሲሞክር አባባ አባባ የሚለው ቃል ደጋግሞ እንደሚወተውተው አይነት ወይ ቢሉት አይሰማ ዝም ብሎ ያን እንደ ዜማ ይደግመዋል ማለት ነው። እንደዛ ታስተለቹ እንዳጓጉል አሁን እንደሚፈታ ልጅ እኔን ደጋግማችሁ አወድሱኝና አውሱኝ አላላ። እንደውም ከዛ በበለጠ መልኩ በስፋት ጌታችሁን ማወደስ አለባችሁ። ከሚነና እና በዚህ መመሪያ መሰረት እንግዲህ ጌታችሁን አወድሱና ለእናንተም የሚበጃችሁን መልካም ጸሎት ሁሉ ጸልዩ በምትባሉበት ጊዜ ከሰዎች መካከል እንዳለ አውቃለሁ ማን ይቆል የሚል ሰው እንዳለ፣ ረበና ጌታችን ሆይ አቲና ፊዱንያ በዚህ በቅርብ ህይወታችን የሚያስፈልገንን ነገር ሁሉ ስጠን፣ ስልጣኑን፣ ጤንነቱን፣ ሀብቱን፣ እድሜውን የመሳሰሉትን ነገሮች አሟላልን እያሉ በእነዚህ ዙሪያ ብቻ ሙጭኝ ብለው የሚወተውቱ ሰዎች እንዳሉ አውቃለሁኝ ይላል። እና ይህ አይነቱ ሰውዬ እንግዲህ ተላላና ግብዝ ነው። ወማ ለሁ ፊል አኺረቲ ሚን ኸላቅ፣ እንዲህ አይነቱ አኼራን ወደ ጎን ትቶና እረስቶ ለዚች ለቅርብ ህይወት ብቻ አላስፈላጊ ትኩረት ሰጥቶ የሚወተውተኝ ይህንኑ የጠየቀውን የፈለግኩትን ያህል እሰጠው ይሆናል። አኼራን ግን ቸል ብሎ ስለተዋት በመጪው ዓለም ምንም አይነት እድልና ድርሻ እንደማይኖረው ነውና የዚህ አይነት ዱአ የሚያረጉ ሰዎች ይጠንቀቁና አድማሳቸውን ያጥፉ ማለት ነው። ወሚንሁም ከሁጃጆች መካከል ደግሞ አሉ ማን ይቁል የሚል ረበና አቲና ፊዱንያ ሐሰና፣ ጌታችን ወይ በዚች በቅርብ ህይወታችን መልካሙንና በጎውን ሁሉ ስጠን በማለት በአጠቃላይ መልኩ ጌታቸውን ይጠይቃሉ። ወፊል አኺረቲ በመጪው ዓለም ደግሞ ሐሰነተን እንደዚሁ መልካሙንና ተቃሪውን ነገር ሁሉ ለኛ ስጠንና ችረን እያሉ ይለምናሉ። ወቂና አዛበና፣ በመጨረሻም ደግሞ የጀሃነም እሳት እንዳታጠቃቸው በመፍራት የእሳትን ቅጣት ጠብቀን ሰውረን እያሉ ይማጸናሉ። እነዚህ ናቸው ብልጦችና ጎበዞች። ሁለቱንም ማገር የሚያጠቃልል ዱአ ማቅረብ ሲገባው ይሄኛውን ዘላቂውን አገር እረስቶ ለዛች ላንዲ ሰሞኗ ብልጭልጭ ትኩረት የሚሰጠው ግን በዛችሁ በቀላል እጅሉ ተወስኖ ቀርቶ ይሄኛውን ከስሯል ማለት ነው። ይሄኛው ግን ሁለቱንም ማጣምሮ ስለጠየቀ የዚህ አይነቱ ክፍል ኡላኢከ ለሁም ነሲቡ ሚማ ከሰቡ፣ እነዚህ ሁለቱንም አገር ያማረና የሰመረ አድርገን መልካም እጅሉን ሁሉ አችለን እናስጠን፣ እንደገና ደግሞ በመጨረሻ ከእሳት ቅጣት አድነን ብለው የለመኑኝ እነዚህ ከሰሩት ስራ ተገቢ ድርሻቸው ይሰጣቸዋል። የዚህ የትክክለኛ ዱዓ ውጤታቸውን እንደሚያገኙ ነው በእኔ ፈቃድ ማለት ነው። ወላህ ሰሪዑል ሒሳብ፣ እና አላህ ሱብሓነሁ ወተዓላ ምርመራው ቀልጣፋ የሆነ ጌታ ነውና ማንኛውንም የሰራችሁትንም ሆነ ያወራችሁትን ነገር አንዷም ነገር ሳትጓደል በፍጥነት አቀላጥፌ ሂሳባችሁን የምሰጣችሁ መሆኑን አውቃችሁ ከወዲሁ እናንተ የሚጠቅማችሁን ሁሉ በትጋትና በንቃት ስሩ በላቸው ይላል። وذكر الله في أيام معدودة فمن تعجل في يومين فلا إثم عليه ومن تأخر فلا إثم عليه لمن استطاع واتقوا الله واعلموا أنكم إليه تحشرون ومن الناس من يعجبك قوله في الحياة الدنيا ويشهد الله على ما في قلبه وهو أرد الخصام وإذا تولى سعى في الأرض ليفسد فيها ويهلك الحرث والنسل والله لا يحب الفساد وإذا كير له اتق الله أخذته العزة بالإثم فحسبه جهنم ولا بئس المهاد واذكروا الله في أيام معدودات بتوسلوا قدر كانت وجست جتاتشون الله أن أوسوا أوجسوا فراتشون ما لكم بأيام التشريق يا وقائد بغالا بتكتاتي يالدو سوست كانت وجب منات التسلفو كصلات بغالا عند جرساتشو እንዶም ደግሞ በጀመራታ አካባቢ ላይ የታችሁን አላህ አክበር ሱብሃንአላህ አልሐምዱሊላህ ወላ ኢላሃ ኢላላህ በሚሉና በመታሰሉ ዚክሮች ደጋግማችሁ በስፋት አወድሱ። ፈመን ተአጀለ ፊየውመይን እዛ ሚና በሚከናወነው ስራ በሁለት ቀን ብቻ ተወስኖ ቸኩሎ ለመመለስ የፈለገ ሰው ፈላ ኢትመ አለይ ሁለቱን ቀን ካሳለፈ ሶስተኛውን ባለመጨመሩ ወንጀል የለበትም። ومن تأخر عندنا دقمو سوستنم قدلمات تناكك أسوى إزاو يزقيم فلا إسمع علي بسن بكل وانجل يلم لمن اتكا الله أن لفرع يا شكولتم هنا يزقيت الله أن فرتو اسكتن كتابتسو وهم اسكقو يدرت يفتنهم بمفتنو يزقيهم بمزريتو يمياتو نجلنا የሚያስጠጭ ምክንያት የለም አላህን ከፈራ ድረስ በሆነበት ቦታ ሆኖ ማለት ነው። ይሄን ያለበት ምክንያቱ አንዳንዶቹ በሁለት ቀን ብቻ ቸኩለው በሚሄዱበት ጊዜ ወደኋላ የቀሩት ሰዎች ለሐጅ መጥቶ ሲያበቃ አሁን ምን አስቸኩሎት ነው ወትሮውን እሱ ለስሙ ነው እንጂ ሐጅ የመጣው ለዱንያ ነገር ካልሆነ መስጂድ ነገር እንደዚህ ዋጣዋል ይያሉ ያሟቸው ነበር። እንደገና እነዛ ቸኩሎ የህልት ደግሞ ወደኋላ የዘገዩትን ስራ ፈታ አይደሉም ሁለት ቀን ካሳለፉት አሁን በኋላ ምን አስፈላጊ ጉዳይ ኑሮ ነው እዚህ የተጎደሉት እኛ ጋር መምጣት ይችላል ነበርም እያሉ ይተማሙ ስለነበረ ሁለታችሁም መተማማትና መተቻቸት የለባችሁም በሁለት ቀንም የሄደው ጉዳዩ አስቸኳይ ሆኖበት ከሄደ ድረስ ዋናው ስራ ተከናውኗልና የሚያሳማ ምክንያት የለም ወደኋላ የቀረውም ደግሞ የበለጠ ለማጠናቀቅና ለማስተካከል ብሎ አላህን ፈርቶ ከቀረ ድረስ ስራ ፈትነው እየተባለ የሚታማበት ምክንያት የለም። ዋናው ቁም ነገር ብትሄዱም ብትቆዩም አላህን የምትፈሩ መሆናችሁ ነውና ተቅዋ ካላችሁ ድረስ በሁለታችሁም በኩል ያለው ሁኔታ ያሰዳል በላቸው ይላል። ወተቁላህ ለማንኛውም አላህን መፍራትና ያዘዛችሁን መስራት ነው ቁም ነገሩ። وَعَلَمُوا أَنَّكُمْ إِلَيْهِ تُحْشَرُونَ እናንተ ከመቃብራችሁ በኋላ እንደገና ከያላችሁ በተነሳችሁና ተሰባስባችሁ እስቲት በመቅረብ ፍርድ የምትቀበሉ መሆኑን አውቁና ከወዲሁ የሚገባውን ነገር ሁሉ አድርጉ ይላል። ወሚነ الناس ከሰዎች መካከል ደግሞ አለ من يجيبك قوله في الحياة الدنيا በዚህ በቅርብ ህይወት ዱንያ ላይ ይያለ ንግግሩ የሚያስገርምህና የሚማርክህ የሆነ አፈጮሌ የሆነ ሰው ይኖራል። ወይሽዱላህ ለዛ ለሚለው ነገር ሁሉ ደግሞ አላህን ለማስመስከር የሚሞክራል አላማ ቢቀዲ በልቦና ውስጥ ባለው ነገር ወአለዱል ኺሳም እሱም በክርክሩ በጣም ወገደኛና አደገኛ የሆነ ይህ ደግሞ አክነስ ኢብኑ ሹረይቅ የሚባል ሙናፊቅ ነበር ይባላል። እና ለጊዜው ሰደምኩኝ አለና ነቢያችን አለይሂ ሰላቱ ወሰለም ወዳቸዋለሁ አከብራቸዋለሁ እያለ በመስበክ ምስጢራቸውን ለማግኘት ይሞክር ነበረ ማለት ነው። እሳቸው ፊት ሲመጣ ይቅለበለባል፣ ዘወር ሲል ግን ሌላ አፍራሽ የሆነ ተግባርን ያራምዳል። እና እሱን ሰውዬ ለማጋለጥ ነው ይህንን አያ ያመጣው ማለት ነው። እናንተ አካባቢ ሲመጣ አፈቅድየ ሆኖ በመለማመጥ ልክ ትክክለኛ አማይ መስሎ የሚታይ እንደገና ደግሞ እንዳይጠረጠር ወላሂ ያለ የማለየ ተገዘተ የሚያታልል የሆነ ሰው አለ። እና አንተ ለምን እንደዚህ ተሆናለህ ብለው ምጥራዋቸው እጅ የተሽት እንደሆነ ደግሞ እሱ ምንም ተንኮል እንደሌለው ለማሳመን ሽንጡን ገትሮ የሚከራከር አደገኛ የሆነ ሰው ይኖራል አለ። እና እሱን ሰው ወቁና ተጠንቀቁት ማለት ነው። ወይዛ ተወላ ሳቲል አርዱ ሊዩፍቲደ ፊሃ፣ ከእናንተ ዘወር በሚልበት ጊዜ ደግሞ በመሬት ላይ ለማበላሸት ጥፋትን ለማስፋፋት በንቃት ይንቀሳቀሳልና ይጣደፋል ማለት ነው። ወይሊከል ሀርተ አዝመራን በማውደምና ወነስለ እንዲሁም የእንስሳቶችን ዘር በማጥፋት ላይ ተግቶ የሚንቀሳቀሱ ነው ታውታላችሁ። ወላሁ ላ ዩሂቡል ፈሳድ፣ እና አላህ እንዲህ አይነትን ጥፋትና አጥፊዎችን የማይወድ ከመሆኑ የተነሳ ለዚህ ነው ይህን ሰውዬ ያጋለጠው ይላል። እና እሳቸው ጋር ሲመጣ እንግዲህ ወድኋለሁ፣ አከብረዋለሁ፣ ለዲኑ አሳቢ ተቆርቋሪ ነኝ እያለ ሲዘራብድ ዘወር ሲል ግን ሰው ታዛቢ ከሌለ የሰሃቦችን አዝመራ እና እንስሳዎችን አደጋ ጥሎ ይሄድ ነበር ይባላል። እና በአንድ ወቅት የደረሰ አዝመራ እሳት ለኩሶ ሄደ። እንደገና ደግሞ እንስሳዎች አህዮች ምናምን ሲያገኝ እነዛን ገደላቸው ይባላል። ማን ይህንን አደጋ እንደፈጸመው ሳይታወቅ ቆይቶ ማን ይሆን እያሉ እና አላህ ስብሓነ ወተዓላ ይህን እኮ ያደረገው ታዛቢ የለም ብሎ ያ ሙእሚን ነኝ የእናንተ ደጋፊ ነኝ እያለ የሚሰብካችሁ ሰውዬ ነው በማለት አጋለጠው ማለት ነው። ወይዛ ቂለ ለሁ ኢተቂ ላህ፣ እና ይህ አይነቱ ተንኮለኛና ሞገደኛ ተከራካሪ ሰውዬ ተዋንተ ሰው አላህን ፍራና ኢኽላስ አድርግ ተብሎ በሚመከር ጊዜ አኸደቱ ልዕዘቱ ቢልኢትሚ፣ በትቢት በወንጀል ትቢት ትገፋፋዋለች ይላል። እና እንዴት እንደዚህ ጠረጠሩኝና ተናገሩኝ በማለት የበለጠ ቂም ይይዝና ያንን ይሰራው የነበረውን አፍራሽ ተልኮውን የበለጠ እንዲሰራ ይገፋፋዋል። እንኳን ወደ ኋላ ሊመለስ ማለት ነው። እንዴት አወቁብኝ፣ እንዴት ጠረጠሩኝ በማለት የብትቢቱ ይነፋና ያንን ጀምሮት የነበረውን ወንጀል በበለጠ እንዲገፋና እንዲጨማምር ያደርገዋል መመከሩ። ፈሐስቡሁ ጀሀነም፣ እና ለእንዲህ አይነቱ ትቢተኛና ወንጀለኛ ተቅጣት በኩል በቂው ጀሀነም ትሆናለች። ወለቢሰ አልሚሃድ፣ ጀሀነምም ለእንዲህ አይነቱ ጥፋተኛ ቅጣትነቷ ወይም ለሱ ምንጣፍ ማረፊያ ሁና መዘጋጀቷ ምንኛ የከፋች ማረፊያ እንደምትሆንለት ነው ይላል። ومن الناس من يشري نفسه ابتغاء مرضات الله والله رؤوف بالعباد يا ايها الذين امنوا ادخلوا في السلم كافة ولا تتبعوا خطوات الشيطان انه لكم عدو مبين فان زللتم من بعد ما جاءتكم البينات فاعلموا ان الله عزيز حكيم هل ينظرون إلا أن يأتيهم الله في ظلل من الغمام والملائكة وقضي الأمر وإلى الله ترجع الأمور ومن الناس يعلم لقموك سواج مكاكل بزي بعد لفوتك أراني من يشري نفسه نفس يمشت على ابتغاء مرضات الله يا الله نودتها لما جنيت أتبويرا ናንግዲ ሰዎች ይባሉ በዘራቸው አንድ ቢሆኑም ባስተሳሰባቸውና በአቋማቸው በጣም የተለያዩና የተራራቁ ከመሆናቸው የተነሳ አንዳንዶቹ ፍጹም ሰይጣን ሆነው እንዲህ አይነት አፍራሽ ተልኮን ሲያራምዱ፣ ሌሎች ደግሞ በተቃራኒው ፍጹም ለኔ ተገዥና ታዛዥ የሆኑ ታማኞች አሉ። ለዲን ጉዳይ ከተባሉ እንኳን ንብረታቸውን፣ ጉልበታቸውን፣ ግዚያቸውን ይቅርና መተኪያ የሌላትን ነፍሳቸውንም ጭምር አሳልፈው የሚሰጡና ለኔ የሚሸጡ አሉ። እና ነፍሳቸውን እንደዚህ አድርገው ለአላህ የሚሸጡት የአላህን ውዴታ ለማገኘት አስበው ነው በማለት ይመሰክርላቸዋል። والله رؤوف بالعباد، እና እንዲህ አይነቶች ለሆኑት ባሮቹ አላህ በእጅጉ አዛኝና ሩህሩህ እንደሚሆንላቸው ነው ይላል። ይህ አያት እንዲመጣ የሆነበት ምክንያቱ ደግሞ ሱሀይቡን ሩሚ የተባሉት ሰሃቢ ረዲየላሁ አንሁ በዚህ በመካ ከተማ ይኖሩ ነበረ። ሌሎቹ ጓደኞቻቸው ወደ ሂጅራ በሚሄዱበት ጊዜ እሳቸው ለተለያዩ ምክንያቶች ወደ ኋላ ቀርተው ነበር ይባላል። ኋላ ታዲያ ጥላቶቻቸው እንዳይሄዱ ቁጥጥር አበዙባቸው። አንድ ቀን ግን ቆራጥ አቋም ወሰዱና እንግዲህ እኔ ለዚህ ለዱንያ ብዬ ከወንድሞች ተለይቼ እዚህ በጥላት ታፍኜ እስከ መቼ ነው? የሆነ ይሁን መሄድ አለብኝ ብለው ወሰኑና ገንዘባቸውን አሰባስበው በምስጥር ተደበቁና ታስቀመጡ። በኋላ ጦር መሳሪያቸውን አዘጋጅተው ወጡ ይባላል። መውጣታቸውን በሚያው ጊዜ ጥላቶቻቸው ተከታተሏቸው ቁም እያሉ። ይህ ጊዜ አንድ አመች ቦታ ያዙና ዘወር ብለው ቀስታቸውን በማስተካከል እናንተ የመካ ሰዎች ከሁላችሁም የበለጠ የታወቁ ተኳሽ መሆኔን ታውቃላችሁ። እኔ የወረወርኳት ቀስት መሬት አታርፍም እና እነዚህ ቀስቶች እስከሚያልቁ ድረስ እዋጋችኋለሁ። ከዛ በኋላ ደግሞ በእጅ ያለው ሰይፍ እስከሚሰበር ድረስ ይጨፈጭፋችኋለሁ። ከዛ በኋላ የምታረጉትን ታረጋላችሁ በማለት ቆራጥ አቋም አሳዩአቸው ይባላል። ይህ ጊዜ ህይወትናትና ፈሩ። እነሱ ገንዘቡን ለመዝረፍ እንጂ ሰውየውን የመግደል ብዙ ጉዳይ ሀሳብ አልነበራቸውም። ታዲያ እንደዚህ በእኛ ሀገር ስትመጣ የውጭ ሀገር ሰው ነበሩ፣ ተማርከው ነው የመጡት። በጥገኝነት ሲኖሩ ባለሙያ ነበሩ እና በዛ በሙያቸው ብዙ ገንዘብ አግኝተውና በልጽገው ነበር። አገራችን ስትገባ ምንም የሚላስ የሚቀመስ የሌለ ባዶ ደሃ ነበር። አሁን ግን ከሁላችን የተሻልከ ሀብታምና ባለጸጋ ሆነህ አሁን ደግሞ አዲሱን ሃይማኖት ተቀብለህና ጥላታችንን ደግፈህ ገንዘብህንም ህይወትህንም በሰላም ይዘህ ልትወጣና ልታመልጠን ነው ማለት ነው? ይሄ ሊሆን አይችልም። ወይ ከህይወትህ ወይ ከንብረትህ አሉ። እነሱ ደግሞ ለገንዘቡ ብላችሁ ነው እንዴ? ገንዘቡን ብሰጣችሁ ትተውኛላችሁ ማለት ነው አሏቸው። አዎን አሉ። እንግዲያውስ ገንዘቡን እንዲህ አይነት ቦታ ነው የደበቅኩት በማለት ነገሯቸው ይባላል። እና ለዲናቸው ሲሉ እንግዲህ ከሁለቱ አማራጭ ገንዘቡ ቢቀርባቸው መረጡ። ሰሃቦች የማይዋሹ ትክክለኛ ቁም ነገረኞች መሆናቸውን ስለሚያውቁ ሊያታልለን ነው ብለውም አልተጠራጠሩ። እሺ ብለው ትተዋቸው ተመለሱ። እሳቸውን ጉዟቸውን ቀጠሉ። እና በዚህ መልክ ተጉዘው መዲና በገቡበት ጊዜ ሁኔታውን አላህ ሱብሓነሁ ወተዓላ በወሕይ ስለነገራቸው ይህንን አያት አውርዶ ነቢያችን በደስታና በፈገግታ ተቀበሏቸው። ረቢሃል በይዑ አባ ያሕያ አሏቸው ይባላል። እና ገባየህ በጣም አትርፎሃል፣ ያለ የሌለ በሕይወት ሙሉ ስትደክምበት የነበርከውን ንብረትህን ለዲን ስትል ለጥላት አሳልፈ ሰጥተህ ራስክንና ኢማንክን ይዘህ በመግባትህ አልከሰርክም፣ እንዲያውም አትርፈሃል በማለት በሰሯቸው ይባላል። እና በዚህ መልክ እንግዲህ ለዲኑ ብሎ ገንዘቡ ሳይሳሰለትና ሳይጓጓለት አስረክቦ የሚሄድም ጎበዝ አለ። ገብተው ቢመጡም ባለ አቅሙ ሊዋጋቸው ቆርጦ ተነስቶ ነበረ። ግን እነሱ ገንዘቡን ካገኘን እንመለሳለን ሲሉ፣ እኔ ደግሞ ዲኔንና ህይወቴን ታተረፍኩኝ ገንዘብ ምንም አይደለም ብሎ በመተው በአላህ ዘንዳ ታላቅ አድናቆት አገኘ ማለት ነው። ያ አዩሃ አለዚነ አመኑ፣ እናንተ በእኔ በጌታችሁና በፍቃዴ ያመናችሁ የሆናችሁት ወገኖች፣ ኡድኹሉ ፊስልሚ ካፋ፣ እስልምና ውስጥ በጠቅለል ብላችሁ ግቡ። ከወገብ በላይ ከወገብ በታች ሳትሆኑ ሙስሊሞች ነን ካላችሁ በቀጥታ እስልምናን ሙሉ በሙሉ በመቀበልና የህይወታችሁ መምሪያ በማድረግ ግቡበት በላቸው። ወላ ተተቢዑ ኹጡዋቲ ሸይጣን፣ የሰይጣንን እርምጃዎች አትከተሉ። ሰይጣን ሙስሊም ነን ብላችሁ ሲያበቃ በስማችሁ እስልምናችሁን እየገለጻችሁ በተግባራችሁ ግን እንደገና ጸረ እስላሚ የሆነ አቋም እንዲታሳዩ ነውና የሚሻው። የእሱን እርምጃ እየተከተላችሁ በከፊል ሙስሊም በከፊል ሌላ መሆናችሁ ይቅርና ከሰለማችሁ አይቀር ጠቅልል ብላችሁ እስልምናን በየአቅጣጫውና በየዘርፉ የህይወታችሁ መመሪያ አድርጉት በላቸው። ኢነሁ ለኩም አዱውን ሙቢን፣ ሰይጣን ግን እንደዚህ እንድትሆኑ አይፈቅድላችሁም፣ ምክንያቱም ለእናንተ ግልጽ የሆነ ጥላት ነውና ያለ የሌለ ኃይሉን ተጠቅሞ በስም ብቻ ተወስናችሁ ተግባራችሁ እንደሱ እንድትሆኑለት ነው የሚሻው በላቸው። እና እንግዲህ ሰዎች ሲባሉ ምንጊዜም እስልምናን ባለማወቅም ሆነ ወይም በድክመት እንዲሁ በስም ብቻ ተቀብለነዋል ካሉ በኋላ በከፊል አላህ ያዘዛቸውን ነገር እየሰሩ በከፊል ደግሞ ሰይጣን ያላቸውን ነገር የሚከተሉ መኖራቸው አልቀረም ማለት ነው። የዚህ አይነት እስልምና ደግሞ በአላህ ዘንድ ዋጋ ቢስ ነውና ከሰለማችሁ አይቀር ጠቅለል ብላችሁ ሙሉ በሙሉ ተቀበሉት፣ ካልሆነ ደግሞ በአንድ ፊቱ ተውት እንጂ ግማሽ እስልምና ወይም ሩብ እስልምና የሚባለው በእኔ ዘንዳ ዋጋ ሊያመጣ አይችልም በላቸው በማለት አስጠነቀቀ ማለት ነው። ፈኢን ዘለልቱም ሚን ባዕድ ማ ጃአትኩሙል በይናት፣ እና እስልምና ሙሉ በሙሉ ካልተቀበላችሁት በስተቀር ዋጋ የለውም የሚሉት አንቀጾችና መረጃዎች ከመጡላችሁና ከደረሷችሁ በኋላ እንደገና ከእስልምና ብታጋድሉ ካሁን በኋላ በከፊል ተቀብለን በከፊል እንተዋለን የሚል አዝማሚያ ብታሳዩ ማለት ነው። ፈአለሙ ወቁ አንላህ አዚዙን ሐኪም አላህ በእጅጉ አሸናፊና ጥበበኛ የሆነ ጌታ እንደሆነ እወቁና በእናንተ ላይ የሚወስድባችሁን እርምጃ ጠብቁ ማለቱ ነው። እና እንግዲህ አላህ ሱብሓነሁ ወተዓላ ዲነል ኢስላምን ሲያመጣው ለሰው ልጆች ለአካልም ለመንፈስም ለግለሰብም ለህብረተሰብም በአጠቃላይ ለዓለም አቀፍ እንቅስቃሴ መሪና አስተማሪ አድርጎ ነው ያመጣው። ለመቀበል የፈለገ ሰው በዚህ መልኩ ይቀበለውና ይጠቀምበት ማለት ነው። ይህንን እንግዲህ ማስረጃ በዚህ መልክ ተገለጽኩና ስለ ዲነል ኢስላም ካስተዋወቅኩ በኋላ አሁንም እንደገና የሰይጣንን መመሪያ ተከትለው ወለም ዘለም የሚሉ ካሉ በተወሰነ ደረጃ ተቀብለው ለምሳሌ ሶላት እየሰገዱ ዘካ አንከፍልም ዘካ እየከፈሉ ሐጅ አናደርግም ወይም ደግሞ መንፈሳዊ ዒባዳን በእስልምና ስርዓት እናከናውናለን ብለው ሲያበቃ እለት ተእለት እንቅስቃሴያቸውን ማህበራዊ ጉዳያቸውን በስነ ምግባር በባህል በወጋቸው የሌሎችን አጣጣ የሚከተሉ የሆኑ እንደሆነ ይሄንን ካደረጋችሁ ነው የሚለው። አላህ ሱብሓነሁ ወተዓላ እናንተንም ከጥላቶቹ ለይቶ አያይም። በፈለገው ቦታና ሁኔታ ድባቅ እንደሚመታችሁ ነው እና እንዴት እንደሚያጠቃችሁ ደግሞ ምስጢሩ የረቀቀ እንዲሁም ጥበቡ የደነቀ የሆነ ጌታ ነው በማለት ያስጠነቅቃል ማለት ነው። አልየንዙሩነ ኢላ አንየቲየሁም ላሁ ፊ ዙለሊን ሚነል ገማሚ ወልመላኢከቱ ወቁድየል አምር። ለመሆኑ እነዚህ እስላምን እንደ ሙሉ መመሪያ አድርገው የማይቀበሉና የሚከፋፍሉ የሆኑ ወገኖች እለተ ቂያማ ደርሶ አላህ ሱብሓነሁ ወተዓላ በዳመና ክምችት ታጅቦና እንደገና ደግሞ መላእክቶቹም ጭምር ዙሪያውን አተፍተፈው አላህ ሱብሓነሁ ወተዓላ የሰዎችንና የጅኖችን ጉዳይ በፍርድ ለመወሰንና እንደገና ፍጻሜ ለመስጠት የሚመጣ መሆኑን እንጂ ሌላ የሚጠብቁት ነገር ይኖራልን በማለት ይጠይቃል ማለት ነው። ማለትም እንደነው እንግዲህ አላህ ሱብሓነሁ ወተዓላ ወህይ ያወረደ የሰው ልጆች ሊያደርጉት የሚገባቸውንና የማይገባቸውን እየነገረና እየመከረ ይህንን አንቀበልምና አንከተልም የሚሉ ወይም ደግሞ ተቀብለናል ካሉ በኋላ እስልምናን ሙሉ በሙሉ በህይወታቸው ላይ መተግበር ሲገባቸው የሚከፋፍሉ የሆኑት ደካሞች ቂያማ ቀን ደርሶ አላህ ሱብሓነሁ ወተዓላ በዳመና ኃይል ተከቦና ታጅቦ እንደገና ደግሞ መላእክቶቹ የሰባቱ ሰማያት ሁሉ መላእካ ወጃ ረብኩ ወልመለኩ ሰፈን ሰፋ እንዳለው በሰልፍ በሰልፍ ሆነው ፍርድ ለማስፈጸም በተጠንቀቅ የሚቀርቡበትን እለትና ወቁድየል አምሩ የሰውና የጅን ዘሮች በዱንያ እስካሉ ድረስ ሲያደርጉትና ሲሰሩት የነበረውን ነገር ሁሉ አላህ በፍርድና በውሳኔ ፍጻሜ ላይ የሚያደርስበትን እለት እንጂ ሌላ የሚጠብቁት ነገር ምንም ነገር አይኖርም ማለት ነው። ዛሬ መክሬውና ነግሬው እንቢ ያለ ሁሉ የዛ ጊዜ ፈሪቁን ፊል ጀነቲ ወፈሪቁን ፊል ሰዒር የሥራ ውጤቱን አጠርጥሬ ታሰብኩኝ በኋላ ከፊሉ ወደ ጀነት ከፊሉ ወደ ጀሃነም የሚለውን የመጨረሻ ውሳኔ እንዲሰጥ እንጂ ሌላ የሚጠብቁት ነገር አይኖርም ማለት ነው። ወኢለላሂ ቱርጃዑ ልኡሙር እና በዛ ወቅት ነገ ማንኛውም ጉዳይ ሁሉ ወደ አላህ ውሳኔ ይመለሳል። በእኔ ውሳኔ ነው ሁሉም ነገር የሚቋጨው እንጂ ከእኔ ጎን ሌላ ውሳኔ ሰጭ የሆነ ኃይል እንደማይኖር ነው ማለት ነው። فَلْبَنِي إِسْرَائِلَ كَمْ آتَيْنَاهُمْ مِنْ آيَةٍ بَيِّنَةٍ وَمَنْ يُبَدِّلْ نِعْمَةَ اللَّهِ مِنْ بَعْدِ مَا جَاءَتْهُ فَإِنَّ اللَّهَ شَدِيدُ الْعِقَابِ زين للذين كفروا الحياة الدنيا ويسخرون من الذين آمنوا والذين اتقوا فوقهم يوم القيامة والله يرزق من يشاء بغير حساب فلبني إسرائيل كم آتيناهم من آية بينة يسرائيل لجوش تأيك عشو سنتنا سنت قلت يهونوا أنكتوشنا من مريعوش عند ستر عشونا عند ورورن الله عشوينا እና እንግዲህ ባሁን ጊዜ ያድስን ኡመተ መሐመድያ ለማስተንከክ ያለፈውን ታሪክ ማንሳት አስፈላጊ ነውና ከናንተ በፊት የነበሩት የእስራኤል ህዝቦች በነብያት አማካይነት የተለያዩ መመሪያ የሚሆኑ አንቀጾች ግልጽ የሆኑ ኸይርንና ሸርን የሚያብራሩና የሚያስረዱ መመሪያዎች እንዳወረንላቸው ሲጠይቃቸው ይላል። እና እነዛን አያቶች በትክክል መመሪያ ማድረግ ሲገባቸው እየተወሳለቱ ለተለያዩ ጥፋቶች እንደተጋለጡ ታገኛለህ ብትጠይቃቸው። ታዲያ እናንተም እንደነሱ መመሪያ ከተላከላችሁ በኋላ የማትቀበሉና የማትከተሉ ከሆናችሁ ከነሱ የተለየ እጣ ፈንታ አያጋጥማችሁም ማለት ነው። ومن يبدل نعمة الله من بعد ما جاءته يا الله ጸጋ ከመጣለት በኋላ በማመስገን ፈንታ እንደገና በመታደድና በማስተባበል የሚቀይር የሆነ ሰው فإن الله شديد العقاب الله ሳይቀጣው እንደማይቀር ነው ለእንዲህ አይነቱ ጥፋተኛ الله ቅጣቱ ብርቱ ነውና በላቸው ይላል። እና እንግዲህ በኒ እስራኤሎችንም የጠላኋቸው ኪታብ ያወረድኩኝ ነብይ ይላኩኝ በየጊዜው ለመስራት የሚገባቸው ነገር አንቀጽ በአንቀጽ እየነገርኩና እያስተማርኩኝ ቸል በማለታቸውና በመወሰላታቸው ነው እንደዛ አጥብቄ የጠላኋቸውና የኮነንኳቸው። ለወደፊትም ለክፉና ለከባድ ቅጣት የደገስኳቸው። እነሱ ታዲያ እንዴት እንደተሳሳቱ ብትጠይቅ ሁኔታውን ትረዳዋለህ። ሰው ማለት ከጓደኛው ጥፋት የሚማር ነውና እነሱንም የተጣላኋቸው በዚሁ አይነት ባህሪያቸው መሆኑን አውቃችሁ እናንተ የተሻላችሁ ናችሁ እንድትገኙ ነው የሚፈለገው። አለበለዚያ የእነሱ ጥፋት በእናንተም የሚደገም ከሆነማ ምኑን ለውጥ ተገኘ ማለቱ ነው። ዙይነ ሊለዚነ ከፈሩ ልሐያቱ ዱንያ ለእነዚያ ከሃዲ ለሆኑት ወገኖች ይቺ ቅርቢቱ ህይወት እንደ መልካም ትልቅ ቁም ነገር ሆና ተሸላልማና ሸብርቃ ታይታቸዋለች። ዱንያ ትልቅ ቁም ነገር መስሏቸው የአኸራና የዲን ነገር ወደ ጎን ተተውታል ማለት ነው። ወይስኸሩነ ሚነለዚነ አመኑ እና በዚች በቅርቢቱ ህይወት ብልጭልጭ እነሱ ከመታጀባቸው የተነሳ ከነዛ አማይ ከሆኑት ወገኖች ይቀልዳሉና ይሳለቃሉ። እነሱ እንደ ትልቅ እንዳዋቂዎች ሆነው እንደገና ሙእሚኖችን እንደ ደካማና እንደ ኋላ ቀር በመቁጠር ይሳለቁባቸዋል ማለት ነው። ወለዚነ ተቀው ፈውቀሁም የመልቂያማ እነዚያ ጌታቸውን የፈሩና ተኩፍር ተሽርክ የራቁ የሆኑት ወገኖች በዕለተ ቂያማ ከነዚህ ከካሃዲዎቹ በላይ በደረጃ የላቁና የበለጡ ሁነው እያለ ባለማወቅ እነዚህ ውዳቂዎቹ እንደ ትልቅ ቁም ነገረኞቹ ደግሞ እንደ ወራዳ ተደርገው በተገላቢጦሽ የዱንያ ሰዎች በዲን ሰዎች ሲስቁና ሲሳለቁ ሲቀልዱ ይታያሉና ይገኛሉ ይላል። እና ይህ ሁኔታ በአሁኑ ጊዜ ከማንኛውም ጊዜ የበለጠ በጣም ገኖ ይታያል ማለት ነው። ካፊር የሆኑት ኃይሎች በዓለም ዙሪያ ሙስሊሞችን ምንም እዚህ ግባ የማይባሉ ዋጋ ቢሶች እንደሆኑ አድርገው በከፍተኛ ደረጃ ሲስቁና ሲሳለቁባቸው ይታያሉ ማለት ነው። ግን እነሱም ብቻ ወደውም አይደለም ሙስሊሞችም ወይ በአንድ ፊቱ እንደስማቸው ሙስሊም ባለመሆናቸው ወይም ደግሞ በዱንያ ደረጃ እነሱን የሚወዳደሩ ለመሆን ባለመቻላቸው ከሁለት ያጣው ነው መገኘታቸው ለነዛኞቹ መናቅ ትልቅ በር ከፍቷል ማለት ነው። ስለዚህ ተጠያቂነቱ በሁለቱም በኩል እንደሚመጣ ነው። እነሱም ካፊር የሆኑትም ኩፍራቸውን ትተው ትክክለኛው እንዲን መቀበል ሲገባቸው እንደገና በባጢል ላይ እያሉ አለል ሐቅን መናቅና በእነሱ መታለቃቸው በጣም አይከፉ የከፋ ጥፋት ሲሆን፣ ሙስሊሞች የሚባሉት ደግሞ ዲኑን ላለማስደፈር ብቁና ንቁ ሆነው መገኘት ሲገባቸው እንደገና ከጥላቶቻቸው ጅራት ስር ሄደው መወተፋቸው ሁለቱም ከተጠያቂነት እንደማያመልጡ ነው የሚያሳየው። ግን አሁን እዚህ የሚለው ትክክለኛ አማኞችን ነው አላህ። እነዚህ ትክክለኛ የሆኑ አባኞች በካፊር ጥላቶቻቸው ቢናቁም እነሱ የውመል ቂያማ የበላይ መሆናቸው ይረጋገጣል ወደፊት በማለት ተስፋ ቃል ይገባል ማለት ነው። ወላህ የርዙቁ መን የሻኡ ቢገይሪ ሒሳብ እና አላህ ከባሮቹ የሻለትን ሰው ያለ ስፍርና ቁጥር ያለ መጠን ጸጋውን ይለግሰዋል እና ይቸረዋል። እነሱ ዛሬ የናቋቸውና ያቋሸሿቸው ሙእሚኖች ነገ ወሰን የሌለው ጸጋና ክብር በሚጎናጸፉበት ጊዜ እንደገና ማን ትንሽ ማን ትልቅ እንደነበረ ይረዱት ይሆናል ማለት ነው። كان الناس امه واحده فبعث الله النبيين مبشرين ومنذرين وانزل معهم الكتاب بالحق ليحكم بين الناس فيما اختلفوا فيه وما اختلف فيه إلا الذين أوتوه من بعد ما جاءتهم البينات بغيا بينهم فهدى الله الذين آمنوا لما اختلفوا فيه من الحق بإذنه والله يهدي من يشاء إلى صراط مستقيم. قال الناس أمة واحدة سوش عند عينة هزبوش نبرو كدم سيل إلى مالت من قدر نبي الله آدم يما جمّر عوساو عندما وانعشو ከሳቸው ጀምሮ ልጆች ተልጅ ልጆቻቸው እስከ ተወሰነ ጊዜ ድረስ አንድ አይነት እምነት የሚከተሉ ሙስሊሞች ነበሩ ማለት ነው። በየቆየ ሲሄድ ከመካከላቸው የዲን መሪና አስተማሪዎች ሲጠፉ ጊዜ እንደገና ወደ ዲን ቁርና በማምራት ሰዎች የተለያዩ ሰው ተራሽ አመለካከትና እምነትን ማራመድ ሲጀምሩ የዛ ጊዜ መለያየት መጣ። አንዳንዶቹ ቀደም ሲል ይዘውት በቆዩት ያባቶቻቸው እምነት ሲጠኑና ሲጠነክሩ አብዛኛዎቹ ግን እንደገና አዲስ ሐሳቦችን በማመንጨት የተለያዩ ሰው ሰራሽ እምነቶችን አበቀሉ ማለት ነው። ይሄ ጊዜ እነዛን የተሳሳቱትን ወደ ፈሩ ለመመለስ ሰባተ الله النبيين مبشرين ومنذرين الله ነብዮችን መልአክ ጀመረ። እነዚህ ነብያቶች እነሱን የተቀበሉና የተከተሉትን አማኞች በጀነት የሚያበስሩ ሲሆኑ በክደትና በጥፋታቸው ደግሞ አምጸው እንቀጥላለን ያሉትን ወገደኞች በጀሃነም ሳት የሚያስጠነቅቁ አድርጎ ላካቸው። ወአንዘለማሁሙ الكتاب بالحق እነዚያ ነብያቶች ጋር ደግሞ ህዝባቸውን የሚመሩና የሚያስተምሩበት የሆነ ኪታብ አወረደላቸው። ያ ኪታብ ለሁሉም ሰው ትክክለኛውንና ጠቃሚ ቁም ነገሩን የሚነግር የሆነና ከነሱ ጋር በቋሚነቱ በመመሪያነት የሚያገለግል አድርጎ አወረደላቸውና በዛ እየተጠቀሙ ሰዎችን ማስተማር ጀመሩ ማለት ነው። እና ይህ አይነት ኪታብ ለነብዮች ወረደው ለምንድን ነው? ሊያህኩመ በይነና ሲመክተለፉ ፊህ ሰዎች በእምነት በኩል በፈጠሩት ጭቅጭቅ በመካከላቸው ዳኝነት እንዲሰጥ ተብሎ ነው ማለት ነው። እንግዲህ አንዳንዶቹ አንድ አላህን ብቻ ነው ማምለክ ያለብን ሲሉ ሌሎቹ የለም የተለያዩ አማልክቶችም ሊኖሩ ይገባል የሚል ክርክር በሚፈጥሩበት ጊዜ የማንኛቸው አባባል እውነት የማንኛው ስህተት መሆኑን እንዲያኝና ውሳኔ እንዲሰጥ ተብሎ ነው ኪታቡ የወረደው ማለት ነው። ኪታቡ በሚወርድበት ጊዜ ደግሞ ያ አዩሃ الناس اعبدوا ربكم الذي خلقكم ነው ያለ የተገኘው እንጂ ከአላህ ሌላ ማንንም ተገዙና አምልኩ ሊል አልቻለም። እና እነዚህ በእምነት እንግዲህ የተለያዩና የተጨቃጨቁ የሆኑት ሰዎች በውሳኔ ሊለያቸው ነው ኪታቡ የመጣው ማለት ነው። የማንኛውም ነብይ ኪታብ ወመክተለፈ فيه በዚህ በእምነት ጉዳይ አልተለያየም ኢለ الذين اوتوا